إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا، من يهده الله تعالى فلا مضل له، ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله، بلغ الرسالة وأدى الأمانة ونصح الأمة، وجاهد في الله حق جهاده، وعبد ربه حتى أتاه اليقين، صلوات ربي وسلامه عليه وعلى آله وصحبه أجمعين. إخوتي في الله، أيها الإخوة والأخوات، أحييكم بتحية الإسلام، السلام عليكم ورحمة الله وبركاته. عند تلما دوم زارم قصص القرآن يمين يا قرآن تاريخ زارم ميكتلال زاري يمنا نسوا دقمو ياو اندليل وچوم بتام كوستو بزو مكروش لنا قنينا بزو لنا ماربات يمن نشلون عنديتن يا قرآن تاريخ اننا سالن يه تاريخ سيامي بقرة بني إسرائيل يا بني إسرائيل وچ لاميتوا تبلو يمت الترامالتنا يا بني إسرائيل وچ لاميتوا ويدمو يا بني إسرائيل وچ لام تبلا يمت الترامالتنا اتشيك الصا ويدمو يه تاريخ يمتاو بقرآن سورة سيهون سورة يتتقرأ بزيش بلا أموانو اللي هي سورة البقرة سورة البقرة تبلا يمت التاوك أو مالتنا إنما التاوك سورة البقرة تلك فضل تلك درجة تلك فضائل اللات يسوان فضائل يسورة البقرة درجة بالناورة عنده لتسوس محاضرة بكم لكن يتفلقوا الزاوس يمتعون يا بقراون تارك سلهنا يا سورة البقرة درجة هلتنا قرب تشاتنا قرية الفالو نبي عليه الصلاة والسلام لا تجعلوا بيوتكم قبورا بيتو تشاتون مقابر اندا تدرقوا علو وقرأوا فيه سورة البقرة ببيتو تشاتوس سورة البقرة نام ببوالو قروا سورة البقرة فإن الشيطان ينفر من بيت تقرأ فيه سورة البقرة شيطان سورة البقرة يمي كرابة بيتو ساي كمت ميشا شالالو عندهم بليل حديث نبي عليه الصلاة والسلام سورة البقرة آل عمران كروالو سورة البقرة آل عمران يوم القيامة تكرا كرالج هل لم يكرالات عندهم فإن أخذها بركة اتشين سورة معفذ مياز مانبب هل بركة اللوالو وتركها حسرة سورة البقرة يا لم يكرات يا لم أحفظ يا لم أنبب ندام أنوالو ولا تستطيعها البطلة إننا متتن ساحروج أي شلواتهم سورة البقرة هو اللي يمي كراسو مالتنم طيب بس دي سورة البقرة سما سم تبلا سيامي بهتراتشو من دنو تاريكو اتشي بقرة من دنو تسوى يمي لون الله سبحانه وتعالى نقرنا بسورة البقرة وست بزو تاريخ وتشالو بزو أحكام وتشالو سورة البقرة فسطاط القرآن نمتبالو سورة البقرة تسمى بفسطاط القرآن يا قرآن أبابا بوستو هلو نقر يعلم على سنو طيب أعوذ بالله من الشيطان الرجيم وإذ قال موسى لقومه إن الله يأمركم أن تذبحوا بقرة قالوا أتتخذنا هزوا قال أعوذ بالله أن أكون من الجاهلين قالوا ادع لنا ربك يبين لنا ما هي قال إنه يقول إنها بقرة لا فارض ولا بكر عوان بين ذلك ففعلوا ما تؤمرون قالوا ادع لنا ربك يبين لنا ما لونها قال إنه يقول إنها بقرة صفراء فاقع لونها تسر الناظرين قالوا ادع لنا ربك يبين لنا ما هي إن البقرة تشابه علينا وإنا إن شاء الله لمهتدون قال إنه يقول إنها بقرة لا ذلول تثير الأرض ولا تسقي الحرث مسلمة لا شية فيها قالوا الآن جئت بالحق فذبحوها وما كانوا يفعلون وإذ قتلتم نفسا فادارأتم فيها والله مخرج ما كنتم تكتمون فقلنا اضربوه ببعضها كذلك يحيي الله الموتى ويريكم آياته لعلكم تعقلون من النوع الله سبحانه وتعالى በዚች አሁን ባነበብኳት አያዎች ውስጥ وإذ قال ربك وإذ قال موسى لقومه إن الله يأمركم أن تذبحوا بقرة موسى نبي بني إسرائيل يا بني إسرائيل نبي مهونو يتوقع نو بني إسرائيل مالت ما ناتشو بني إسرائيل وش مالت يا يعقوب لي وش ناتشو إسرائيل مالت እስራ ማለት ባሪያ ማለት ነው ኢል ማለት ደግሞ አላህ ማለት ነው ስለዚህ የያዕቆብ ልጆች ናቸው እነኚህ የያዕቆብ ልጆችን አላህ በኒ እስራኤል ብሎ ጠርቷቸዋል እነኚህ በኒ እስራኤሎች አቅባጥ ናቸው ወይ ደግሞ ጎሳዎች ናቸው በሌላ በቁርአን አያ አስባጥ ብሎ ጠርቷቸዋል እነኚህ በኒ እስራኤሎች ብዙ ነብይ ተልኮላቸዋል ከዛ ውስጥ ዋናውና በጣም ብዙ ታሪኮች አብረው ያሳለፉት ነቢ ሙሳ ነው እና ከነቢ ሙሳ ጋር ብዙ ግብ ግብ ነበረ በኒ እስራኤሎች አስቸጋሪ ስለሆኑ ማለት ነው እና በበኒ እስራኤሎች ብዙ ታሪኮች ይፈጠራሉ ብዙ ነገሮች ይመጣሉ ቁርአን ውስጥ አላህ ብዙ ነገር ነግሮናል እነሱም ደግሞ በኒ እስራኤሎች بقدمت مصافاتشو وسط اللي هو التوراة والانجيل توراتنا انجيل تبلو بميتاوقو مصافاتشو وسط كتابو بزو نغر نغرواتشوال لكن كتابو تبرزوال كوستو يفلغوتن اوتتو يميفلغوتن چمروبت اسكمتوتال كتابون لذينو نبياتنا عليه الصلاه والسلام بني اسرائيلوچن قالو የሚያወሩትን የነሱን ዘገባ ወሪያቸውን لا تصدقوهم ولا تكذبوهم አትመኑዋቸው እነቱን ነው የተናገራችሁት ማትበሉ ولا تكذبوهم እንዲሁም አታስዋሹዋቸው በሌላ ሐዲስ ደግሞ حدثوا من بني اسرائيل ولا حرج كبني اسرائيلዎች የመጣውን ወሬ ወይ ደግሞ እነሱ የሚዘግቡትን ዘገባ ተናገሩ ብለዋል ስለዚህ ዑለማዎች ከበኒ እስራኤሎች የሚመጣውን ከመጻፋቸው የሚመጣውን በሶስት ከፍለውታል ይሄም በደንብ ልናቅ ይገባል ምክንያቱም ከዚህ በፊት እንደነገርኳችሁ ቁርአን በብዛት በጅምላ ነው የሚናገረው ሐዲስም እንደዛው እኛ በዚህ ጉዳይ ላይ ፋይዳ አለው ብሎ ለኛ ያሰበውን ቁርአን ነግሮናል አይጠቅመንም ያለውን ግን አልሳይ ነግረን ዝም ብሎታል ለምሳሌ ስለ ዘልቀርነይን ስናነብ ስለ አስሃቡል ካህፍ ስናወራ እነኚህ ሰዎችን አላህ ነግሮናል በጅምላ ማለት ነው ግን በበኒ እስራኤሎች ደግሞ ከነስማቸው ከነእድሜያቸው ከነአገራቸው ከነአካባቢያቸው ከነልብሳቸው የተለያዩ ነገሮችን ያወራሉ በመጻፋቸው ውስጥ ማለት ነው። ምክንያቱም ቅሳ ቅሳስ ስለሚወዱ ማለት ነው። ትነትክለኛውን ያልሆነውም እነቱንም ውሸቱንም አንድ ላይ ቀላቅለው ስለሚያወሩ ማለት ነው። ስለዚህ በሶስቱ ነው የሚከፈለው ማዋፍቅ አልቁርአን ወስሱና ከበኒ እስራኤል ውስጥ መጽሐፍ ቅዱስ ውስጥ ያለው ወይ ደግሞ ኪታባቸው ውስጥ የመጣውን ከቁርአንና ከሐዲስ ጋር የተገናኘው ናአኹዙ እንቀበለዋለን። ምክንያቱም ከቁርአናችን ጋር ስለተገጣጠመና ቁርአናችን እነታው እኛ ጋር ስላለ ማለት ነው። ወማ ተዓረዱ مع القران والسنه ከቁርአንና ከሐዲስ ጋር የተጋጨው ደግሞ ነርሚ እንወረውረዋለን አንቀበለውም ምክንያቱም እኛ ጋር ዋናው አለና። ወማ ለም يكن فيهما በቁርአንና በሐዲስ ውስጥ የሌለውን ምርጫ አለ። ከፈለክ አውራው ከፈለክ ተወው ብታወራም ችግር የለውም ማለት ነው። ምክንያቱም አትመንዋቸውም አታስዋሻቸውም ተብሎ ስለተዘገበ ማለት ነው። እና በኒ እስራኤሎች ከነቢ ሙሳ ጋር በሚኖሩበት ዘመን እዚች የሱራ በቀራ የምትባለው ታሪክ የመጣችበት ምክንያት አንድ ሰው ነበር አሉ በኒ እስራኤሎች ውስጥ በጣም ሀብታም ገንዘብ ያለው ሰው። ይህ ሰው ልጅ የለውም ወንድም ሴትም ልጅ የለውም። ነገር ግን የወንድሙ ልጅ አለ እሱ ሰው የሚወርሰው። እሱ ልጅ የለውም ግን የወንድሙ ልጅ አለ ይሄ ሰውዬ ሲሞት ይሄንን ገንዘብ የሚወርስ ማለት ነው። እና ይህ የወንድሙ ልጅ አጎቱን የሚወርሰው ማለት ነው። ገንዘቡ ቆየ ያኒ አባቱ ቶሎ ማነው አጎቱ አልሞተም ቶሎ ይጠብቀው በጠብቀው ሰው ይወልይሞት አይደለም እንዴት ነው እሺ ማግሌ ምንም የመሄድ ንያ የለውም መሰለኛልና ማሽኖች መላይኑ አመት መጣው ብሎ አሰበና አንድ ቀን የሆነ ነገር አሰበ። ምን አሰበ? ለምን ይሄን ሰውዬ ገድየው ገላግየው ይሄንን ገዛው አልወስደውም ገና እሱ እስከሚሞት ከመጠብቀው እገለዋለሁ አለ። ገደለው አጎቱን ገሎት የሆነ አካባቢ መንደር ላይ መጥቶ አንድ ሰውዬ በር ፍል ለፊት ጣለው ሬሳውን ማለት ነው። ሬሳው ሲጣል ጠዋት ተነሱ ሰዎቹ ማለት ነው። ሲነሱ ሬሳ አገኙ መንገድ ላይ ማለት ነው። አሁን ልጁ ራሱ ገሎ ምን አደረገ? ያዙኝ ሊቃቁኝ አጎቴ ተገደለ አጎቴ ነው የገደለው ይሄ ሰው ይሄ ነው ያዙ ልጅ እንደዚህ አርጉልኝ ብሎ ያዙኝ ሊቃቁኝ አለ። ሰውየው እኔ አልገደልኩም እማቆ ነገር የለም ጠዋት ስነሳ አገኘውት ይሄን ሬሳ አለ። በዚህ መሃል የሟቹ ዘመዶችና በሩ ፊት ለፊት የተገኘው ሬሳው ፊት ለፊት በሩ ላይ የተገኘው ሰዎች መሃል ላይ ግጭት ተፈጠረ። የኛን ሰው የገደላችሁት እናንተ ናችሁ የኛን ሰው ዲያ ክፈሉ ጉማውን ክፈሉ እናኛ ደግሞ እኛ አልገደልንም ጦርነት ተፈጠረ። በዚህ መሃል ሁለቱ ጎሳዎች ሁለቱ ዘመዶች ተጋጩ ማለት ነው። ጦርነት ተፈጠረ እልቂት። ከዛ ውስጥ አንድ አቅል ያለውና በደንብ ማሰብ የሚችል ተነስተ እናንተ አለ ግን ايه ሁሉ ጭቅጭቅ ايه ሁሉ ጥል ከመይመጣ አለም ተራው ان بين اظهر بين ظهر عليكم ونبي من الانبياء بنانته محل نبي ያለ ለምን እሱን አጠይቁትም? ነብዩ ባያቅ ራሱ ጌታውን ይጠይቅላችሁ ለምን ሄዳችሁ እሱን አጠይቁትም ተባባሉ። ከዛ ነብይ ሙሳ ጋር መጡና ነገሩት ቂሳውን ታሪኩን የተፈጠረውን ነገር። ከዛ ጌታን ጠይቀልን ይሄን ሰው ማን እንደገደለ ማወቅ እንፈልጋለን አሉ። ነብይ ሙሳ እሺ አሉ ተነሱ ጌታቸውን ለመኑ። አላህን ሲጠይቁ አላህ ትዕዛዝ ሰጣቸው ለነብይ ሙሳ። ትዕዛዝ ጠለብ አይደለም ትዕዛዝ ሰጣቸው። ምን ብለው እዘዛቸው? በኒ እስራኤሎችን ኢነላሃ ያአምሩኩም አን ተዝበሑ በቀራ በላቸው ሂድና አላህ ያዛቸዋል ለምን እንድትታርዱ የሞተን ሰውዬ ማን እንደገደለ ለማወቅ ብለው አላህ ነገረው። ነብይ ሙሳ መጡ ሰዎቹን ጠሩና ኢንላሃ ያአምሩኩም አንተዝሑ በቀራ አላህ እናንተን አዘዛችሁ ለምን እንድትታርዱ አላችሁ። በኔ እስራኤሎች በጣም አስቸጋሪዎች ናችሁ ብያችኋለሁ። በጣም قالوا لك نبي موسى حين سيناجر اتتخذنا هزوا تالا قطبنا له تقلد اللهن يعني انيا سو تجدل ايالن يتجد يجدلون قداي ما وقف لغن بابك كان غزي انت مته بري ويدك مولام اردو تلنا الله منتنو تقلد الله قالوت عقليا በጭንቅላት ስታስቡት ልክ ነው። በጭንቅላታችን ስናስብ ማለት ነው። አንዳንድ ጊዜ ሸሪዓንን አንዳንድ ሰዎች ችግራቸው እንደው ታቃላችሁ ያንዳንድ ሰዎች ችግራቸው እንደው ታቃላችሁ ሸሪዓ ያዘዘችው ዲኑን ከአቅላቸው ጋር ማስከድ ይፈልጋሉ ወይ ደግሞ ማመጣጠን ወይ ደግሞ ማመዘሰን ይፈልጋሉ። አይሆንም። ከአቅል ጋር ስታካሄደው አይሄድም። ሸሪዓ غير አቅል غير ምክንያቱም አቅል حدود አለው حدود يتوسنا ما سم ما مثال ما سم مثال يمثل قدره الله شريعون ياسقمطو جيتا دغمو كانت عقلن بلاي كعالمات كله بلاي نو كله نجر سلمياق مصلحه نو بعقل ستايو سو سلتجدله برن ارد مالتي كبدال كن تزاز نو ما درك ينبرباچو مندنو مفصم اسوم باريا هو اند تاززه هونو انسوم باروش ناتشو متاز نبرباچو قال اعوذ بالله ان اكون من الجاهلين بالله اتبك الله قالوا كجاهلوچو اندالهون من معناتنو يعني اني الله يا لاززني النجر كتناغركون جاهلني معناتنو يعني بالله دين يميقلد سله شريعه يمياشوف مندنو اسو جاهل نو معناتنو እኔ አላህ ነብይ ሆኜ እንዴት እቀልዳለሁ አሉ። ይሄንን ሲናገሩ قالوا قالوا አሁን ሌላ ጥያቄ ደሞ አመጡ። ادعوا لنا ربك يبين لنا ما هي እሺ አንተ አትቀልድም አይደለም? አው አትቀልድም። እሺ እንቀበል። ይሄን እንደማትቀልድ እንቀበል። ጌታ ለምን እንድናዝ እንድናርድ አዞናል። من عينة لامنو يعني اسأل لجي قامته لام بتلو عليكم لامن بك اللامنو لام ما عردنو عليك انا قرم من امتياكي اسفل لكم قين الناس من عينة لامنو علو كذا الناس اصلا ادب سليل الله شو مالتنو سيت اي قراسو قالوا دعو لنا ربك يبين لنا ما هي مالتي نبرباچو مندنو ها ادعوا لنا ربنا اندي يا نبي موسى جيت الناسو جيت ارل اندي الناسو كو يسو جيتا بتا اندهون ادرغو جيتا هن طيقلن ادب يلاچوم بني اسرائيلوچ مالتم ايه تلك درس نو عند ساو ك انبياء امغام ከአላህም ጋር አደብ ከሸሪዓ ጋር አደብ መያዝ አለበት። እሺ ጌታህን ጠይቅልን ምን አይነት ላም እንደሆነች አሉ። ሄደው ጌታቸውን ጠየቁ። ነብይ ሙሳ ሆነ قال انه يقول انها بقره لا فارض ولا بكر عوان بين ذلك فافعلوا ما تؤمرون الناسو ማለት ነው እንደመጣ ተዛዙ እንደመጣ ላም እንደተባለ አንድ ላም ምክንያቱም በነሱ አካባቢ ላም ሞልቷል ከብቶች ሞልቶ ነበር። አንድ ከብት አምጥቶ ቢያርዱ ነገሩ አልቆ ነበር። ግን شددوا على انفسهم فشدد الله عليهم براساቸው ላይ ምን አደረጉ? ጉራ ጉዳዩ እንዲጠብቀባቸው አጠበቁት። አላህ አጠበቀባቸው። ለዚህ ነው ነብይ አለይሂ ሰላቱ ወሰለም አንድ ሰው አሉ يماي لسو لدنيام لآخرهم فايدة يللون نقر انداي تيقالو من حسن إسلام المرء تركه ما لا يعني. وفي القرآن: يا أيها الذين آمنوا لا تسألوا عن أشياء إن تبدأ لكم إيه تسؤكم زنبلاتو أتتأيقوا ملسو بمتع لأسكفاتو إجلال. نبي عليه الصلاة والسلام: ذروني ما تركتكم علو إني يالتناقر كود النقر لما فلافل لما فلاسفة تفلقوا علو. عندك أن نبي عليه الصلاة والسلام: أيها الناس إن الله فرض عليكم الحج فحجوا. جيت الله بنانت لاي حج قديت هذا الرقبل وسنقروا. فقال رجل: أفي كل عام يا رسول الله هلين وحج بنالي قديت هنا بلو طيك؟ فسكت النبي صلى الله عليه وسلم زمالو. فأعادها مرة اندقنا دقم طيقاتشو. فسكت النبي صلى الله عليه وسلم فأعادها ثلاثا سوست كزي دقاق مطيك. فغضب النبي صلى الله عليه وسلم نبي تكتو أنا يالتناقر كوت النقر يتوكوت النقر زم بلوالو. ولو قلت نعم اند تأيكو هلينو بيعمتون وحج واجبي هنو بله ستتأيكن أو بله لوجبت عليكم ولما استطعتم قداجي ونباتشونا بيعمتو حج مهين عاتشلو منبر أدى لم بعمل بعمل راسو عند قزين ميرسو بتأم أنا صانو إلا من رحمه الله الله يقرر لتسي كربا لتم ثلاثي بدين وست مفلاسفك ربه بدين أنا قدت فلاسف بتليفون بتكنولوجيا بساينس بحساب بس لا يجو نقر مفلاسف مبتهنو ما نمي ميتيكه إلا كفلك أوطا ورد نفلك هذا الجن بدينا التفلاسف إيه لمن حلال هنا إيه لمن حرام هنا إيه لمن تكلكله إيه لمن تزازان دانو كتبلو جن لمن دنو صلاة أمست جزية هنا وليلي شلال كتبلو مالتنو جن لمن دنو سيتو سيتو دامو جن لمن دنو لسيتو شو شتو تكلكله وندو شو يتفك أداو وندو دعمو جن لمن دنو لوندو شو ورك عندي لبسو سايف فكر كرتو لسيتو شو بيجات فكر الله جو جن شكرنا يا متى وما كان الله أن رسول عندنا قرسيازو وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة من أمري. الله أن رسول عندنا قرسيازو لمؤمن وندنا لمؤمن وندنا لمؤمن تسيتم عيبك اللاتم ويدك معمارات اللاتم يا الله أن يا رسول من قرك مكتل وجي بكا للا مرجع اللم إهي الله من قرنا إهي شريعة عززنا مكتل بجان أنني سويت على إياك استيقو من عينة كابتن ويدقمو من عينة لابنو بلو استيقو على تشو جيتاي تأيقو مالتنو جيتاي على تشو الله على تشو على نبي موسى: إنها بقرة لا فارض ولا بكر عوان بين ذلك ففعلوا ما تؤمرون. لا فارض مالت يا لا رجج تلك على نشلام مالتنو ولا بكرون تجا يالهونك تنشم يالهونك مالتنو عوان بين ذلك بشمقلنا أنه بتلك أنه تنع تجا بتنشم مهولاي محلا يالهونك محاكلين إهنو نيتازازاتشو تنع يتازازاتشون منالو فاتسمو ففعلو ما تؤمرون. يعني نبي كوبك عادرقو كتابالاتشو عادرقو يالواتشونو نقروا هم سووتشو هنم التمتشاتشوم تكي تكي فلقالو. قالوا ادع لنا ربك يبين لنا ما لونها. አሁን ደሞ ምን ለነብጡ ታቃላችሁ ምን ደቀረ ከለር ሰማያዊ ቢጫ ጥቁር ይሄ ካላም ፋዲ አለ አይደለ ስራ የሌለው ፋዲ ሰው ቁጭ ብሎ ዝም ብሎ እንትን የሚል አሁን ደግሞ አሁንም ጌታን ጠይቃሉ። በኒ እስራኤሎች አላፊክራ በኒ እስራኤሎች أدب الله كم بزونا قرن من ناقرت الناس أدلوا من ذي يهود وكم على تنو إن الله فقير ونحن أغنياء يد الله مغلولة غلت أيديهم ولعنوا بما قالوا عليهم لعنة الله جيتا إجوا قد قطعنوا له مسة إشلم بل إلى عيادكم دهانوا له بزونا قرن ناقر على الناس عندهم نبي موسى بيت المقدس نو النقبة عبر وسلوكه فاذهب أنت وربك فقاتلا إنها هنا قاعدون إن يازي كتبل نطبق اللن أنتنا جيتا هيدنا تواقتاتشو بيت المقدس كفتاتشو نبلو يتناقرون ناتشو دفاروش مالتنا እዚ ጋም ሙሳ አሉ እስኪ ጌታን ጠይቀው ይሄ ታዘዝነው ላም ከለሯ ምን አይነት ነው ብለው ሲጠይቁ አሁንም ተነስተው ጌታቸውን ጠየቁ قال انه يقول انها بقره صفراء فاقع لونها تسر الناظرين تصوروا اهون ነገሩ እየጠነከረ መጣ እየከበደ መጣ ማለት ነው የሚፈልገው ለማላቸው አላህ ከለሩ ቢጫ እንዲሁም ቢጫም ሆኖ ዝም ብሎ ቢጫ አይደለም فاقع لونها ደማቀ ቢጫ ይሄ ልብስ እኮ ነው ይከፍተና እንዴ ይሄ አሁን ደማቀ ቢጫ ነው አይደለም ልብስ ነው ደማቀ ግን ከብት እንደማቀ መፈለግ ይከብዳል ግን እነሱ ስለጠየቁ ማለት ነው በቃ ቢጫ فاقع لونها እንዲሁም ቢጫም ሆኖ የደመቀ የሚገርመው ነገር ግን ቢጫ ሆኖ የደመቀ ብቻ በቂ አይደለም تسر الناظرين ስትታ የምታምር يعني ሰዎች ከርቀት ሲያዩዋት ላሚቷን ማለት ነው የሚወዷት ሰዎች አሁንም አልገባቸውም ነገሩ ማለት ነው እንደገና አሁንም እንደገሙና ادعوا لنا ربك ما هي ان البقره تشابه علينا وانا ان شاء الله لمهتدون بالله عليكم ايه ሁሉ እስከተን ተናግሯቸው ايه ሁሉ ተብለው ايه ሁሉ ተገልጾ ግራ ገብቶናል ምን አይነት ነገር እንደሆነ ይባላል እነሱ ግን አሉ ان البقره تشابه علينا እስኪ ጌታን ጠይቀው ግራ ገባን አሉ ከብቶች በዙብን ምን አይነት ከብት እንደሆነ እስኪ ጌታን አሁንም ጠይቀው አላህ ካለ አሉ እዚህ ቦታ ግን ኢንሻአላህ የምትለው ተጠቀሙ ኢንሻአላህ አላህ ካለ ያቺን አንተ የምትፈልገውን ከብት እናገኛታለን ወይና ኢንሻአላህ ለሙህተዱን አሁንም አላህን ጠየቁ አላህ ሰጣቸው قال ጌታ ይላል إنه يقول إنها بقرة أهون ليلة ملك أي مالت ليلة أنتن كي ليلة ولا ليلة ستيب تشاقر ليلة ولا ليلة درجة مالتن ولا ليلة قدايو بك أهون يتصفى فمتا إنه يقول إنها بقرة لا ذلول تثير الأرض ولا تسقي الحرث مسلمة لا ذلول مالت ያልተወረደች ከብት ማለት ነው ያልተወረደ ከብት ማለት ምንድነው ከብት ወይ ደግሞ ላም ስራ አላት ስራ ትሰራለች የምትሰራው ስራ ምንድነው ቢሮ ውስጥ ነው የምትቀመጠው ሱፍ ለብሳ ቢሮ ውስጥ ነው የምትቀመጠው ወይ ደግሞ እንደ መዳም ታዛለች እንዴ ይሄን አምጪ ይሄን አድርጊ ትላለች እንዴ የምታደርገው ምንድነው እርሻ እርሻ እርሻ ስታረስ አይታችኋል ሁላችሁም ታቁታላችሁ እርሻ ስታረስ ምንድነው ይባለው እዚህ ጋር የሚደረገው አቋል ቀንበር ከዛ ሞፈር ከዛ ምናምን ብዙ ነገሮች አሉት አይደለም ይሄ ተደርጎበት ከዛ በኋላ እንዲያርስ መሬትን እንዲያርስ ይታዘዝና መሬት ያርሳል ያን ይሄ ውረት አይደለም ስለዚህ የምትፈልገው አሉ መሬት የምትታርስ አይደለችም አለ ወላ ተስቅል ሐርስ እንዲሁም አንዳንድ ሀገር ላይ አንዳንድ ከተማ ላይ ነው አንዳንድ አካባቢ ላይ ውሃ የሚቀዱት አህያና ፈረስ ብቻ አይደለም እሱ በጠፋበት ጊዜ ከብቶች ውሃ ይቀዳሉ በእንተ ተደረጎባቸው ውሃ የሚሸከሙበት ጊዜ ውሃን የሚያገለግሉበት ወይ ደግሞ የሚያጓጉዙበት ጊዜ አለ ውሃ ማትቀዳም ስለዚህ ምንድናት የተደላደለች ማለት ነው የተመቻት ቅድም እንዳልኩት ከረባቷን ግጭ አርጋ ቢሮ ውስጥ የምትቀመጥ ማለት ነው ምንም ማትሰራ طبعا مجاز ነው ቢሮ ውስጥ የምትቀመጠው እንትና አትልም ማለት የፈለኩት يعني ደሉላ يعني مدللا እንዲሁም እርሻም ማታርስ ያልተወረደች ውሃ ማትቀዳ ولا تسقي الحرس مسلمه لا شيه فيها كما ننياو نور ነውር የተባለው ነገር በውስጧ የሌለ ንጹ የሆነች ላም ትፈልጋለች ብለዋላቸው። ይሄን ሲናገሩ አሁን እቺ ጋር እዚህ ጋር ሲመጡ قالوا قالوا الان جئت بالحق አሁን ገና እውነት ተናገርካሉ። ያ እስካሁን ድረስ የሚናገረው ምንድነው? ገና አሁን حقን አመጣው አሉና እቺ አንተ ያልከውን እንፈልጋታለን ብለው ያላ ፈልጋ ተነሱ። አሁን ይሄንን አይነት ከለር ያለው እንደዚህ አይነት ደረጃ ያለውን በላም ማግኔት ምን ያህል እንደሚከብድ ሁላችሁም ታውቃላችሁ። فذبحوها አግንተው አረዷት አለ ቁርአን አረዷት። ግን አያውን ሲዘጋው الله ምን አለ? وما كادوا يفعلون ያን ነገር ለማድረግ አልተቃረቡም ማለት ያኒ በግድ ነው ያደረጉት ማለት ነው። قال المفسرون مفسروቹ አሉ ለምን እንደው وما كادوا يفعلون የሚለውን ጌታ الله ተጠቀመው ሲባል አሉ ያቺን በዚህ መንክ በዚህ እንትን ያለችዋን ላም ለማግኘት በጣም ብዙ መከራ ነው ያዩት አሉ ብለው አንድ ቂሳ ተናገሩ። ይሄንን አይነት ላም ለማግኘት በጣም ገንዘብም ጊዜም ብዙ ነገር ነው የፈጁት አሉ። ምክንያቱም ይሄንን አይነት ላም ለማግኘት በሚፈልጉበት ሰዓት አሉ አንዲት ላም አለች አሉ በኒ እስራኤሎች ውስጥ በነሱ መንደር ውስጥ አንድ ማሳ ውስጥ የምትኖር ማለት ነው። እቺ ላም ሁሉም ሰው ያያታል ግን ማንም ሊወስዳት አይችልም። እቺ ላም እዚህ ማሳ ውስጥ ገባና ትበላ ትጠጣ መተኛት ነው ስራዋ። ማንም ሊወስዳት አይችልም ምክንያቱም ወደሷ የመጣውን ሁሉ ምን ታረጋዋለች ትዋጋለች። ስለዚህ ሰዎች ይፈሯት አይቀርዋትም። ነገር ግን አሉ በዛ አገር ውስጥ በዛ ከተማ ውስጥ አንድ አሮጊት አንድ ልጅ ያላት አንድ አሮጊት አለች አሉ። እቺ አሮጊት ባሌላትም ባሌው ሞቷል የቲም ልጅ ነው የምታሳድገው አሉ። ይሄንን የምታሳድገውን የቲሙ ልጅ ከእለታት አንድ ቀን እንደዚህ አለችው ልጄ ወይ አባትህ ሲሞት አንድ ነገር አስወርሶ ነው የሄደው ያንን ውርስህን ፈልገህ ውሰደው አለችው። እናቴ ወይ ምንድነው ውርሱ ብሎ ጠየቃት። ውርስህ አለችው አንድ ላም አለች ከለሯ እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ብላ ነገረችው። አሁን ከለሩን የተናገረውን ይሄንን መስፈርት ያሟላች ላም ማለት ነው። እሺ አለና ልጁ ወደዛ ማሳመጥቶ ገመድ አመጣና በገመዱ ቀንዷ ላይ ገመዱን ሲያደርግ ቆመች። ሌላ ሰው የምትሸሽ ሌላ ሰው የምትዋጋ ልጅ ጋር ቆመች። ከዛ አባብሎ ልጅ ወሰዳት። ከዛ ከለታት አንድ ቀን እቺን ላም ሊሸጡ ፈለጉ ሰዎቹ ማለት ነው። አሮጊቷና ልጁ መሸጥ ፈልጉና እሄ ልጅ እናቱን በጣም ይንከባከባታል አሉ። ብር ሴትዮም صالح ናት ልጁም صالح ነው ለእናቱ በጣም ጥሩ ደግ የሚውል ልጅ ነው አሉ። በዛው እኮ እንድንማር ማለት ነው ለእናትና ለአባት ኢህሳን ማድረግ ጥሩ ማዋል ምን እንደሚጠቅም እንድናቅ ማለት ነው። ከዛ አንድ ቀን እቺ አሮጊት ልጁን እቺን ላም አለችው ወደ ገበያው ሰጂና ወሰድና ሽጣው አለችው። ልጁ ያቺን ላም ሊሸጣት ሲነሳ እናትየው ይሄን ላም የምትሸጣው አለችው በ8 ዲናር በ8 ዲናር ብቻ ነው የምትሸጣው አሉ። ዲናር ማለት የወርቅ ብር ነው የወርቅ ብር ያኒ እንደኛ ዶላር ምናምን የሚባል ሳይሆን ዲናር ከተባለ አንዱ ዲናር በጣም ብዙ እንት ነው ለወርቅ ስለሆነ ማለት ነው። ድርሃም ማለት ደግሞ የብር ያኒ የወርቅ ተቃራኒ ማለት ነው። የወርቅ ተቃራኒ ምንድነው? ብር ነው አይደለም? ድርሃም ብር ነው። ይሄ አማርኛ አስቸጋሪ ነው አንዳንዴ ለማግለጽ ማለት ነው። አልሙሂም ዲናር የወርቅ ገንዘብ ሲሆን ድርሃም ደግሞ የብር ወርቅ ነው። ምን ምትሉት እናንተ አስቦበት። አልሙሂም በስምንት ዲናር ሽጣለች ወደ ከተማ ወስዶ ልጁ አላህ ሱብሓነሁ ወተዓላ ይሄ ልጅ ሊፈትነው ፈለገ። فأرسل إليه ملكا من الملائكة عند ملائكة يسو لج مسلو متع لجوغا هي تشلام تشت اللي نعلالو هاو شت عطالو بس انت نوصلو سمنت دينار اي انيج امر الله اللو اسر دينار عرق قزح اللو شت اللي نعلو اي اني الناتي سمنت عالتين كسمنت على سبلتن شكري اللوم በአስር ሽጣውና ሁለቱን ኪስ ውስጥ አርጋ ስምንቱን ብቻ ስጣታ ትንገራት ምን ያሳውቃታል? አይ እኔ እናት ያዘዘችኝን አላዳ ያላዘዘችኝ አላደርግም ብሎ ልጁ ወደ ቤቱ ይዟት ተመለሰ። በሁለተኛ ቀን ሲመጣ አሁንም ያው ሰው አገኘው። ላሚታን ትሸጣታል? አዎ ሸጣታለሁ። በስንት? በስምንት ዲናር። አይ ይቅርታ፣ አሁን ወደ ቤት ተመልሶ ልጁ ለእናቱ ተናገረ። እማዬ አንድ ሰው እኮ ከተማ ውስጥ አግኝቶኝ እቺን ላም እኮ በአስር ገዛለሁ አለኝ ምን ይሻላል ብሎ ሲያማክራት በቃ በአስር ሽጣለች። አሁን ይዞት ወደ ከተማ ሲመጣ አሁንም ያ ሰው አገኘው። ትሸጣታል? አዎ ሸጣታለሁ። በስንት? ምን ነው ትላንትና እንዳልኩ በአስር ወሰዳት እናቴ ፈቅዳለች አለው። አይ እኔ የምፈልገው በአስራ ሁለት ነው አለው። ለይ በአስራ ሁለት ነው። በአስራ ሁለት ትሸጣለ? አይ አልሸጥም፣ እናቴ ሳላማክራት አልሸጥም። ችግር የለውም፣ እናትን ሌላ ጊዜ ትነግራት አለ ወይ ደግሞ አትንገራት፣ የቀረውን ኪስ ውስጥ አድርግና ሽጠው አለው። አልሸጥም ብሎ ልጁ ተመለሰ። እዚህ ጋር አሮጊቷ እናትየዋ አወቀች ይሄ ከአላህ እንደሆነ ማለት ነው። ከዛ ልጁን ልጄው ያለችው ይሄን ጥያቄ የሚጠይቅህን ሰው ሂድና ጠይቀው እቺን ላም በስንት ልሽጣት ብለህ ጠይቀዋል አለችው። ከዛ ልጁ መጣና ወደ ሱቅ፣ እሺ ትላንትና 10 አልክ፣ ከትላንት ወዲያ 10 አልክ፣ ትላንት 12 አልክ፣ እኔ አሁን ግራ ገባኝ በስንት እንደሸጣት ትፈልጋለህ አለው። فقال له الملك ايه يتلاكو ملائكه انت ልጅ አለው። እኔ የአላህ መልእክተኛ ነኝ ተልኬ ነው። ምን ያህል አንተ የእናትህን ትእዛዝ እንደምትፈጽም ለማወቅ ፈልጌ ነው። ምን ያህል ለእናት እንደምትታዘዝ አውቄ ነውና አለው። እቺላም እንዳትሸጣት አለው። አሀ እንዴት ሲለው፣ እቺላም መሸጥ የምትችለው አለ የዚህ እቺላም ዋጋ ተመዝና የሚዛኑን ያህል ወርቅ ካልተከፈለ እንዳትሸጣ አለው። ላሚቷ ትመዘናለች። ከተመዘነች በኋላ የዛን ኪሎ ያህል ምንድን ነው የሚከፈለው? ወርቅ በዚህ ዋጋ እንጂ እንዳትሸጥ። አላህ ደግሞ ይሄንን ያረጋዋል ያመጣል አልጠብቃለሁ። ከዛ በኒ እስራኤሎች ሲራራጡ መጡ እዚህ ላምጋ ማለት ነው። እቺ ናት በቃም በተፈልገዋሉ። አሃ በቃ እንገዛለን ብለው ልጁን ጠየቁት። ልጁ አልሸጣትም አለ። ለምን አትሸጣትም? አልሸጣትም መብቴ ነው። ኬፊ አላለም እንዴ? ኬፊ አለም ይባላል። አረባክ ሽጣት፣ የምትፈልገውን ዋጋ እንከፍላለን። ትከፍላላችሁ? አዎ እምፈልገው ዋጋማ አለ የሷ የዚች ላም ዋጋ በሚዛን ተመዝኖ የሷ ሚዛን ታይቶ የዛን ያህል ወርቅ ፈልጋለዋል። እነኚህ ሰዎች ቃል ገቡ ለነቢ ሙሳ እናርዳለን ተገንታለች ብለዋል። ምን ማድረግ ይችላሉ? ምን ማድረግ አለባቸው? የግድ ገስተው ምን ማድረግ አለባቸው? ማረድ አለባቸው። ገዙ በዚህ ዋጋ፣ በዚህ ውድ ዋጋ ገዙና ላሚቷን አረዷትና አላህ ሱብሓነሁ ወተዓላ አዘዛቸው። ፈቁልና ضربوه ببعضها ላሚቷ ከታረደች በኋላ የዚችን ላም አጥንቷን ወይ ደግሞ ከውስጧው ስጋውን አንስታችሁ ያ ሟት የሆነውን ሰው ንኩበት፣ በአካሉን አስነኩት አላቸው። ሰው ሁሉ በተሰበሰበበት ነብዩላህ ሙሳ ባሉበት ነብይ ሙሳ አንስተው ከታረደው ላም አጥንቱን አንስተው ከውስጡ ማለት ነው ከአጥንቱ ያንን ሟቹን ነካ ሲያረጉት ቀጥ ብለው ቁጭ አለ ተነሳ ማለት ነው የሞተ ሰውዬ فقالوا له من الذي قتلك طيقت ما انه يجدله قالوت كلهم سقوموا ያኛው ልጅ አጎቴን ገደለ ብለው ሲል ነበር አለ ልጅ ሟቹ ምን አደረገ ወደ ልጅ ወጁን አሳየና قتلني ابن اخي له እኔን የገደለኝማ የወንድሜ ልጅ ነው ኤከሌ ብለው የገደለውን ወደ ልጅ አመላከተ ማለት ነው እቺም ብሎ ምን አደረገ فرجع ወደ ተመልሶ ሞተ الله من عليه كذلك يحيي الله الموتى ويريكم اياته لعلكم تعقلون እንደዚህ እናንተ ፍለፊት ሙታን እንቀስቀሰን እንዳናስ እንዳሳየናችሁ ሁሉ የኛን ታሪክ እናሳያቸዋለን አቅል ምኖራችሁ ከሆነ እንድታቋላቸው ግን አወቁ ሰዎቹ ያ اخي አንተ ከዚህ የሚበልጥ ነገር ብታይ ማለት እኛ የሞተ ሰው ስናይ ምን ያህል እንደነግጣለን የሞተ ሰው ስታይ አኺራ ነው አንድ ሰው ኮስታችን ሲወድቅ ስናይ በጣም ነው እንደነግጣው አይደለም እንዴ በእነ እስራኤሎች ግን ይሄንን ሁሉ አይቶ አልደነገጡም እሺ የሞተ ሰው ማለት ነው ተሰወር የሞተ ሰው አንተ ሞቷል ብላ ተገብ እየተቀመጥ ቁጭ ብሎ ቢነሳና ቢቀመጥ አትሞትም አንተ መስፋንታ አንተ ትሞታለህ ደንግጠህ ማለት ነው እኔ ቅርብ ጊዜ ወንድማችን ኢብራሂማን ታሪክ ሲነግረኝ ነበር የሆነ ሰው ያሉ አዲስ አበባ ሆስፒታል ውስጥ የሬሳ እንትን የሚጠብቅ ነው ሬሳዎችን እንትን የሚያደርግ ነው አሉ እና ሰውየው ዶክተር ነው ሬሳዎችን የሚገንዝና እንትን የሚያደርግ ሰው ነው መሰለኝ ጣዋት ጣዋት እየመጣ አለ ሬሳዎችን ይመታቸዋል አለ ደናደርክ ብሎ ይመታቸዋል አለ ሬሳ እየመታ ሬሳ እየመታ አልፋል አሉ እና ከለታት አንድ ቀን አሉ ከለታት አንድ ቀን የሆነ ሰው ሞተ ተብሎ ያልሞተ ሰው ሬሳ ቤት አስገቡት አሉ ሰውየው አልሞተም ግን አንዳንድ ጊዜ ሰዎች ይሳሳታሉ ልቡ ይቆምና ይመለሳል በዛን ጊዜ ሞቷል ብለው ወደ ሬሳ ቤት ወስደው ወረወሩት ሰውየው እንደ ልማዱ እየመጣ ደናደርክ ብሎ ጧ ጧ ጧ ጧ ያረጋቸዋል ጀናዛዎችም ማለት ነው ከዛ ሰውየው ጋር ደረሰና ጧ ሲያረጋው ደናደርክ ሲለው እግዚአብሔር ይመስገነው ብለው ቆማሉ ሰውየው ሰውየው ራስ ወደቃሉ ዶክተሩ ማለት ነው ራስ ወርቆ ሞታሉ ሐቂቃ ራሱ ሞቶ ያኛ ወጣ ማለት ነው እና በጣም የሚያስተነግጥ ነገር ነው በኒ እስራኤሎች ይሄንን ሲያዩ ሊያምኑ አልቻሉም አላህ Subhanahu Wa Ta'ala ምን አላቸው ثم قست قلوبكم من بعد ذلك فهي كالحجارة كذا بوحالا على لباچو درق هنا على درق لباچو انديوم لباچو اند دنگاي نو على اند دنگاي نو وان من الحجارة دنگاي انديوم كنانتا يشالال علاچو كدنگاي وست لما يتفجر منه الانهار ከድንጋይ ውስጥ አንዳንድ ጊዜ ወንዝ ይፈልቃል አለ ድንጋይ ውስጥ ምናልባት ገጠር አካባቢ አይታችሁ ከሆነ ውሃ የሚያፈልቅ ድንጋይ አለ وان منها لما يشقق فيخرج منه الماء አንዳንዱ ደግሞ ድንጋዩ ራሱ ተሰንጥቆ ከውስጡ ውሃ ይወጣል አለ وان منها ከድንጋዩ ደግሞ لما يهبط من خشيه الله ከአላህ ፍራቻ ምን ይሆናል ከተራራ ላይ ይንከባለላል አለ እናንተ ግን ልባችሁ ከሱ የባሰ ነው አላችሁ አላህ ይጠብቀን ከልብ እንትን ማለት ነው ከልብ መድረቅ ለዚህ ነው አላህ እኛን ሲመክረን ምንድን ነው ያለን ولا تكونوا كالذين اوتوا الكتاب من قبل فطال عليهم الامد فقست قلوبهم እንደነሱ እንዳትሆኑ ዘመን ሲቆይ ልባቸው ደረቀ አለ طيب በኒ እስራኤሎች እንደዚህ መሆኑ አመኑ ወይ ደግሞ ተከተሉ ጠባን አስቸገሩ ማለት ነው ለዚህ ነው አላህ Subhanahu Wa Ta'ala ልባቸው ደረቀ ያላቸው ምን አሉ علماءዎቹ የኢንሻአላህ የቺን ኢንሻአላህን فضل درجة وقالوا بني إسرائيلوش سيتأيكو سيتأيكو سيتأيكو مترشا لاي لاميتوان يميار ربت يتوفقت من سلونا إن شاء الله وإنا لمهتدون سلنو علو كذي عفيت باسا اللفنو كساتشن نبياتنا عليه الصلاة والسلام الله من على شوالن ولا تقولن لشيء إني فاعل ذلك غدا إلا أن يشاء الله عندهم إن شاء الله ملتون سلرسو وحي عندكو يباتو عيتنال سلام ديوم ذل قرنين سنان بويدم وسناي ياجوجنا ماجوج مترشا ودزي يميوطوت من هنا نوبلنال ان شاء الله بلاو بما قسطو بتوسي قفرو نوبلنال بمترشام مجمرا بجمر كوت نغل لترسونا سوره البقره بزو نغروچن ياقفش ستهون اتشن نطب يازولين بقلم واي دغمو باسكريبتو مكنياتوم ايه نغر بوهالا فتنة يمطبطال بسورة البقرة بيتشا الله موتان تقسقسو موتان تقسقسو يتناغروتن وي دمو كموتو بوهالا يتقسقسو انتامر امست بوتا الله يقلصوتال امست بوتا بسورة البقرة بيتشا معناتنو اندنياو اهون يتناغركوت سلا بقراو نو سلا بقراو هولتنياو بني اسرائيلوت نبي موسى الله اللي يناغر طور سين طور سيناء يميبال بهدبت غزي بني اسرائيلوج تجا عباده ادرغو عبد العجل عندتن تجا امطونا جيتاچن نو بلاو يانن تجا بغزوبت غزي بتغزوبت غزي يعني عباده بدرغوبت غزي الله تقطاچونا نبي موسى كحزبوچ وسط 70 سو تمرطو الله فيت قربوا يطفوتن طفات قرطان يطيقوا 70 سوج تمرطوا انني يتمرطوا 70 سوج الله غا سيمطوا الله من ادرغاچو مجمر علي لك سيمطوا الله يشرساچو جدلاچو معناتنو كذا نبي موسى الله انت ما تصنونا يا ربي اتهلكنا بما فعل السفهاء منا يا ربي لن يستل ان سوج ادناچو بلو نبي موسى دعاء شارغو ثم بعثنا وظللنا عليكم الغمام بالو بالقران ايه بسوره البقره ثم بعثناكم من بعد موتكم لعلكم تشكرون بلو على هلت ثالثنياو عند عزير يميبال ان شاء الله القصه اللي متى يشلال عند مندر قامتو عند مندر لاي متو مندر سياي أنا يحيي الله هذه بعد موتها مندرو يالكش مندرنات يعني رميمي هنا مندر مالتنو إنني مندر إنديتنو الله كهم بوالي إمي كسات شبلو وراسو انتيك براسو تناقر مالتنو الله من أدرق فأماته الله 100 عام ثم بعثه لما تعمت من تدرق تقدل مالتنو كذا من هنا كما تعمت بوالا تكسكس سوس يا راتنياو الله سل النبي ابراهيم سينغران نبي ابراهيم الله ان عند طياقه طيقو نبر واذ قال ابراهيم رب اريني كيف تحيي الموتى نبي ابراهيم طياقه طيقو جيتاي هو نبي ناتشو يا الله عندن يموت سو انديت اندمتكسكسني ما يتفلقالو قالو الله من علاچو قال اولم تؤمن እንዴ አላመንከም አንተ እኔ ሙታንን ገድዬ እንደምቀሰቅስ አላመንከም ወይ አለው قال بلا اي አመኛለሁ ግን እምፈልገው ليطمئن قلبي ልቤ እንዲረጋጋ ነው አለው الله من አደረገው አራት ወፋቶችን ፈልግና አራት ወፍ ማለት ነው እረዳቸው ሁሉንም በየክፍሉ በየክፍሉ በቅርጫ ቅርጫ አድርግና በተለያዩ አራት አራት ተራራ ላይ አድርግና ከዛ ጥራቸው አለው ያን እዛ ተራራ ላይ ያን እዛ ተራራ ላይ ጭንቅላቱን እዛ እግሩን እዛ ጋር አድርግና ጥራቸው ثم دعوهن ياتينك سعيا እነኚ የተገዳደሉ ነገሮች ምን ይሆናሉ ይመጣሉ ያን ድነው ከተቆራረጡ በኋላ አላህ እንደ ላይ መለሳቸውና ነብይ ኢብራሂምን አሳያቸው አራት የቀረው አንድ ነው አላህ በሱረቱ البقره አንድ ህዝቦች አሉ الم ترى الى الملأ من بني اسرائيل لا ألم ترى إلى الذين خرجوا من ديارهم وهم ألوف حذر الموت فقال لهم الله موتوا ثم أحياهم አላወቅም አላየህምን አልሰማህምንም አለው አላህ ለነቢያችን ዓለይሂ ሰላቱ ወሰላም። ወደ እነኛ ሰዎች አላህ ከመንደራቸው ሞትን ሸሽተው ሞትን ፈርተው ከመንደራቸው የወጡ ሐዘረ ልመውት ሞትን ሸሽተው ከመንደራቸው ሲወጡ ፈአማተሁም ላህ አላህ ጨረሳቸው። ከዛ ምን አደረገ? ቀሰቀሳቸው። እነኚህ ቂሳቸው ራሱን የቻለ ታሪክ ነው። አልሙሂም ለማለት የፈለኩት ነገር ይሄ ነው። እነኚህ አምስት ነገሮች በሱረቱል በቀራ ተጠቅሰዋል። እንግዲህ በሰማኑ የምንጠቀመው አላህ ያድርገን። ሰምተን ብቻ የምናሳልፍ ሳይሆን በሰማነው ተጠቅመን እንዲሁም ያንን የሰማነውም የምናስተላልፍ እንዲሁም ደግሞ ስራ ላይ የምንውል አላህ ያድርገን። ሀዘ ወላሁ አዕለም ወሰሊ ላሁም ወሰሊም አላ ኸይር ኸልቂ ሙሐመድን ወአላ አሊሂ ወሰሐቢሂ አጅመዒን። ምናልባት ኡስታዝ ከፈቀዱ ሰዓት አለ።